أن الرسول لم يود الطلاق الذي بلا نجمرستي. الطلاق المثالي يبدأ بما رتبه الله في القرآن. طرو طلاق لما تلك تفلق الله يودو طلاق الله بدنققونا ب يعني الله بصافو بقرآن وبصافو قدما تكتل ዝምብላ ተጠልቅ ብለዋል ነቢያ الله سبحانه وتعالى ነቢያችንም ዝምብላቹ በቁጣ ጊዜ ዝምብለ ሆነ ብለህ ተጠልቅ ብለዋል طيب ቅድመ ተከተላለው እንዴ አዋለው እንጂ انا اقول لكم والله والله الله بس ቀመጠው በቁርአኑ በቅድመ ተከተል የጠለቀ ሰው አይጸጸትም አይወቀስም አይከስርም اللهም አይጠላው رسول طلاق الله الله نه خلقونا باغبابنا بسن سرعته سيون طلاق اي طلا اشي من على الله سبحانه وتعالى سله طلاق يقول سبحانه وتعالى واللاتي تخافون نشوزهن يعني عندت ست يقني منجد تتا يغرا منجد ستيز استفنغط طبيوا ستقسي يقير ويم وانجل ستابزا ወይም ስታናድድ ወይም ደሞ የተዳርዋን ሐላፍነት መሸከም ቢካላት ያኒ ትንሽ ከጠመመች በጠቃላይ አነጋገር ሴት መጥመም ከጀመረች አለ አላህ Subhanahu Wa Ta'ala ወላቲ ተኻፉነ ንሹዝ ንሹዝ ማለት ከመስመር መውጣት ማለት ነው ሚስትህ ከመስመር ከወጣችና በቃ መያዝም ማናገርም ካቃተ አለ መጀመሪያ طلاق اتطالو يعني طلاق بتر ادلم طلاق طلاق بوكس ادلم طلاق يعني يقيم بقل ممتات ادلم سلازي من على الله سبحانه وتعالى فعيدهن مكرواچو مسته مجمرى مكرات اون عند عند سوت مسته مكرات بلوا على الله تعالى بلوا 3 كان كمكرات خلاص وده ሁለተኛው درجه هيدا لا مكرات زاري بدين ነገ በአእምሮ ከነገ ወዲያ ደግሞ በአኺራ በጀና በጀሃነም ከዛ እንደገና ሌላ ቀን ደግሞ በማባባል እንደዚህ ያኒ ተስፋ በመስጠት በሁሉ መከራት እንብ ያለች وحجروهن في المضاجع الزائم ተኙበት ባልና ሚስት የምተኙበት አልጋ ጀርባን ስጣት ይሄ ነገር የሰው ህግ ቢሆን ምን ማለት ነው እንላለን لكن الله نو يدنققوا لنا مستراچن ومستمستراچن سلمياق جربهن ستات عليه ست بتفي كمتمتات ابراچو باندالغا تنيتاچو جربهن ستته لسنت قن اندزي اغنور ستكتات يمسمى سميت عليه لذيه بلو نو وهجروهن في المضاجع دمو انت باند كفل اسوا باند كفل اتتنيو بلوال الله يولاچو يسمعچت نو طيب يتنتنيا باند ألقى واجرهن يعني أنت جربهن ستات قن باند ألقى مهون ألبت اندي السمات واجرهن في المضاجع مضاجع يمتتنيبت ألقى مالكنو انبيالج بتقام بيالج مكركات جربهن ستات اغنور دركات من قلو انبيالج سوستنيا واضربوهن متات جن يما يقسل ممتات دم يما يوطا اطنت يما يصبر ولا تقبح ست متات دمو يسدبك لعنه الله عليك يالك انت دمو كمطفو بيتسبنش انت اندنس سايون يعني بزي بقيطوا بجربوا بتكشوا بمن تمتات عليه دمو ست متات يقيم بقل ممتات سايون يتاديب ممتات نو كل جزي انت የቤቱ መሪ ስለሆንክ ሷይ መታየህ እንደባል እንደ ትልቅ ወንድም እንዳባት ስለመታየህ ስትመታት በንየት ተዲብ መሆን አለበት ይሁሉ አድርገህ እንብ ያለች እሺ ሶስቱም ደረጃዎች አደረክ ይህ ሶስት ደረጃ በስንት ቀን ይከናወናል ብላችሁ ታስባላችሁ ممكن 2 3 አመት ይወስዳል ትመክራት አለ እንደገና يعني جربهن تسطاله اندغنا تمت يعني تمكرتال كذا تمتاتاله انبيالچ بالنزي سوست قطاتوش اشي قالچالو الله سبحانه وتعالى فان اطعناكم بالنزي سوست اشي بلا ود مسمرو كتملسج فلا تبغوا عليهن سبيلا كذا قطلو جن اجه اندا تسنزر ملاسه اندا ترزمبات يعني خلاص مسمرو نيزا قط بلا توبا بلا كتملسج فلا تبغوا عليهن يعني بمطفو نجر اتيازوات سبيلا ان الله كان عليا كبيرا انت طنچان ياسايه تكشان يوزوزك اني كورن بله ممتات مستبكا بزا اترسا ان الله علي كبير كانت بلته هايلنيا كانت بلته جيتا سلاله يانت هايل لسوا بتسايات الله دمو يسو هايل لانت لسايه نونا تتنقق الى طيب النزي سوست السماچم مكركات جربان ستحات متحات السماچم من على الله سبحانه وان خفتم شقاق بينهما فابعثوا حكما من اهله وحكما من اهلها كبيت سبو ጥሩ ሰው ይመረጣል ባለዲን እድሜው ትንሽ እንትን ያለ አዙሮ የሚያስብ መካሪ አዋቂ ሆነው ይመረጣል ከቤተሰቡ ደግሞ አንድ ይመረጣል ሁለቱም ይሄዱና ማስታረቅ ይጀምራሉ ማለት ነው ከዛ ቀጥሎ ምን አለ ኢንዩሪዳ ኢስላሃን እነዚህ ሁለት ሰዎች አያው ባልና ሚስትን ነው የሚያመለክተው በሁለተኛ ደግሞ አያው እነዛ አስታርቅ የሚያስታርቁ ሁለት እነሱን ያመለክታል ይريد اصلاحን በእውነት ከልብ ማስታረቅ ከፈለጉ እነዚህ ሁለት ሽማግሌ يوفق الله بينهما الله سبحانه وتعالى يوفقቸውና አስታርቆ ነው የሚመለሱ لكن በልባቸው ጨለማ ከሆነ ለማስታረቅ ሳይሆን ዝም ብሎ ለመበተን ከሄዱ وين دومو يعني مطفو نغير لمسادف كهيدو جن الله يوفق اتشوم سيدنا عمر بن الخطاب بلنا ميسي تتقالونا لك با الله تعزاز مسرت هلتا استراكي لكن لا تشو ساستاركو متو فقال عمر والله إنكم لكاذبون والله لا يكذب على تشو الله يوشم كلب بإخلاص يهدو لما استراك يهدو يوفق الله بينهما الله سبحانه وتعالى بلنا مسن يستارق قال انزا استارقيوچ بلب كهدو تمام قال هدو جن سبحان الله يعني ابلشتون ميمطونا ان الله كان عليما خبيرا الى اذا بزي عينت تطلق اي وندموش استي كنيغا هنا هون لهلت عامت لثلاث عامت انزي ارات قدمه تكتل كادرغي ليطلق ይችላል አይጠልቅም አይጠል ይተረማል እንጂ አይጠልቅም ከጠለቀስ ይች ጅን ነች ይች ሴት ጅን ነች ማለት ነው መክሮ ሲያበቃ አልፈልገ ማለት ወይ መታት ጀርባውን ሰጣ ሁለት ሽማግሌ ሄዱ ከሁሉ አልታረቀም ካሉ ወይም እሱ ጅን ነው ወይም እሷ ጅን ነች ወይም ደሞ ኡነቷ ነው ትዳር የማያስደርግ ነገር አላት تدار بتدار عالم اندتقتل يما يدرج سو نجر علات كزيه بال ليلى بال بتقير جن طرو تدار ترغالچ يهم انيا اناقمنا ليكون يتشلال جن الله يمطلاو مندنو تقطع متلق يعني اباتين ناتين سدبش متلق مغبي طرو اترغ متلق يهنو الله يمطلاو والله سبحانه وتعالى يا اخوه يهن ياسقمطو بحكمة نو بتام يعني هون يعلم فلسفوش اندزي انت لمسك امت بيفلقوا اي تشلوم مكنياتهم انزي فلسفوش يعلم انيان يفتروا انيان اياكم بهرياتشن يمي اسفلقن يمي قودان يمي تاكمن الله بيشانهم يقولنا بزي انت تطلقوا عليه اذن الطلاق المثالي ترو اكزامبلي هونه ويمدمو ترو ارآي هونه اتلالك بزي عينت سيهنو طيب الطلاق المثالي ليلا ان يطلق طلاق سني ستتطلقوا وندموش بسنة طلقوا ويبتعدوا عن الطلاق البدعي ببدعة تن أتطلقوا الله بمياس قطع نقر أتطلقوا انديت نو أني نعم سنة هنا والطلاق أن يطلق في طهر لم يجامعها لما تطلق فلقى يور أبابا متو تصدتا تاتبا سايقنانيات متطلق يهنو السنة بانصارو تصدتا تاتبا عند غزي تغنانيتو سيطلقات طلاق بدعي طلاق حرام يبالال سيت كتغنانيهات أتطلقات ሁለተኛ تكون حاملا يعني ارغوز قالش دومو متطلقوا نصوح طلاق نو طرو طلاق نو مكنياتهم بهدوا يالو يمان مهونن سلتاوقه طلقات عدوا اسكمتولدت قيالچ ሁለተኛ ويبتعد الطلاق في طهر جامعها انغري كجام اجمع كادرك بهالا اتطلق بلنال ከዛ በኋላ ሐይድ ያላት በወር አበባ ያለች ደሞ አትጠለቅም حرام ነው በወር አበባ ያለች አትጠለቅም ከወር አበባ ከጸዳች ደሞ ታጥባ አንድ ጊዜ ግኝት ካደረከም አትጠለቅም ከዚህ መራቅ እና طلاق مثال የሚባለው ከዚህ የራቀ ሰው ነው ሌላ والطلاق المثالي الا يطلق باكثر من واحد طلاق مثالي ጥሩ ጠላቅ አላህ የሚወደውና ነቢያችን የሚወዱት ጠላቅ በአንድ ስትጠልቅ ብቻ ነው መጥተህ በሶስት በአራት በአምስት በዘጠኝ አትበል አንድ ብቻ ጠላቅ ስት የፈለገውን ቢከሰት ካንተና ባንተና በሷ መሐከል የፈለገውን ይከሰት ደም ቢፈስም ጠላቻ ቢቋቋም እንደዚህ አንድ ጠላቅ ብቻ ነው የምትሰጠው ሶስት ማለት የተቆጣህበትን ለማስወጣት አይደለም የተፈጠረው ጠላቅ ስለዚህ አንድ ጠላቅ يهنو السنة الطلاق المثالي أن يكون الطلاق آخر تارجت يمجرش أو تارجت ديهون معلت كل جزي ملاسبة طلاق من لواوث يلبتهم كل جزي طلاق بأفهم هون يلبتهم مجرش يشقر مفتيه يمبالو طلاق رو مجرش لاس تارجت يبلوت نا የጠበንጃው እንትኑ አትንካው መጨረሻ መፍትሄ የለም ተብሎ ሲወሰን ብቻ ጠላቅ እሺ الطلاق المثالي ان يطلق امراه يجب تطليقها ولا يتاخر طروط الطلاق የሚባለው አንዲት ሴት መጠለቅ ያለባት ይህች ሴት መጠለቅ አለባት የሚል በሸርዑ ከተረጋገጠ ሳትጠልቃት ከቀረህ አንተ ሱናውን ተሳስተሃል ያኒ ሱናው ተተሃል እና መጠለቅ የሚገባት ሴት ወዲያውኑ እንጠለቅ ማለት ነው مثلا لا تصلي سجدي ያልካት سجدي ያልካት እንዴ አለች اللي ما يصلي كافرنا خلاص طلقاتنا تهيد ወይም ደሞ ተስተህዚኡ بالدين بدين ታሾፋለች ታፌዛለች በዚህ ያኒ ዲን ታቋሻለች ዝም ብላ በቃ ራስዋ አትሰግድም ምን እንደገና ደሞ በዲን ታፈዛለች አይደለም طيب ወይም ደሞ تضرب او تشتم والديك አባትህና እናትህ ሰድባቸዋለች ከዛ አልፎም ትመታቸዋለች ይህ መጠለቅ ያለባት ሴት ነች طيب እንደገና ተተጀራ في عرضك እሷ ደሞ ንጽህና የላትም በእንትን ማንም ወንድ መጥቶ ያናግራታል ሂጃብ ማታቀም አጭር ልብስ ነው የምትለብሰው ከወንዶች ቁጭ ብላ ያኒ ይሄን በላይ በላይ የምናየው ነው በውስጥም ጓደኛ ሊኖራት ይችላል ይሄን ቆሻሻ የሆነች ሴት ልትሆን ትችላለች እንደዚህ አይነት አቅፈህ ማደሩ በጣም ትልቅ ወንጀል ነውና ይሄን መጠለቅ አለባት ይችላል እሺ ሌላ تربي اولادك على شرك وبدع وفتن ያንተ ልጆች በመጥፎ ተርቢያ ነው እንትን የምታሳድጋቸው ቢድዓ ያለው ነገር ሁሉ አድርጉ ትላለች ሽርክ ያለው ነገር ግድ የላትም ያኺራትታ ያዱንያ የሳይንስ ብቻ ነው የምታስተምረው የዲን ስትላት ራስ ምታት ይመጣበታል እና ልጆቹን ልጆቹን በስነ ስርዓት የማታሳድግ ከሆነች በብልግናና በሽርክ በቢድአ ተመክራ መጠለቅ አለባት። ጠይብ፣ ሌላ ወተክረሁ ኢስቲቃመተክ፣ አንተ ባል አምስት ጊዜ መስጊድ ሄደ ስትሰግድ ቶብ ያንተን ልብስ ትንሽ አጠር ሲል ያንተ ጢም ትንሽ ረዘም ሲል ሌሊት ተነስተ ስትሰግድ ቀን ስትጾም ይህ ሁሉ በዚህ ታሸፋለች፣ እንዲያውም ትጠላዋለች። አንተ የቡጊ ቡጊ ሰው እንድትሆን ትፈልጋለች። የመጠጥና የሲኔማ ቤት የሱቅ ቤት ምናምን እንድትሆን ትፈልጋለች። እና ይህች በጣም ነቀሳ የሆነችው ሴት ነች። ኦኬ፣ እንደገና ባንተ ዲን ታሾፋለች። ረመነ ፋራ የሆነው ባል ነው ከኛ ጋር ያለው እንዴ? የገሌ ባል ብታዩ እኮ ማሻ አላህ ከረባት አድርጎ ሲሄድ መኪና ሲነዳ እንደገና ዊስክ ሲጠጣ እኮ ሲያምርበት ሲጋራው ሲይዝ ምናምን። ይህ ደግሞ ዝም ብሎ በመስጊድ መስጊድ እያለ ግንባሩ ጥቁር እስከሚሆን ብላ የምታሸፍ ከሆነች ይቺ ለጅኔ ወይም ለሸይጣን በአምስት ዓመት ነው የምታድገው። ስለዚህ አታስፈልግም። ይቺ እንደዚህ የመሳሰሉ ጠባይና ባህሪያት ካላት መጠለቅ ያለብህ ነገር ነው። ይህ ነው እንግዲህ ሚሳሊ የሚባለው አርአያ የሆነው አጠላለቅ ይህ ነው አሉ። እሺ ወቃለ ሰለላሁ ዐለይሂ ወሰለም ثلاثة يعني ሶስት ነገር ጠቅሰዋል። ትናንትና እነሱን ጠቅስ ነበር። መጠለቅ ያለባት ሴት ካልጠለቃት ከዛ በኋላ ከአንድ ወንድ ሌላ ወንድ ተኝታ ካያት ያ ረቢ ያ ረቢ ያ ረቢ ካለ አላህ ይቀበልለትም አሉ። طيب الطلاق المثالي الا تاخذ من مهرها ولا مالها ولا هديتها شيء ከመህሯ አንድ ሳንቲም አለመውሰድ ጠላቅ ምሳሌ ነው። የእሷ ገንዘብ ወንድሞች ስሙኝ፣ የእሷ ገንዘብ ነው። የእሷ ገንዘብ መውሰድ ከሌላ ሰው ሰርቀህ በሌብነት እንደወሰድክ ነው የሚታሰበው። ሐታ በብድር ብትሰጥህ መመለስ አለበት ገንዘቡ። ወይም ደግሞ አንተ ራስህ ያኒ ገንዘቡ ጨንቆኛል ብለህ ወስደህ ሌላ ገር ፍሬንድ ብትይዝለት ይህ በጣም ትልቅ ወንጀል ነው። ስለዚህ ያኒ የሰጠሃት ገንዘብ እንደ ስጦታ ነው፣ እንደ መህር ነው፣ እንደ ማንኛውም ነገር የሰጠሃት አንዲት ሳንቲም እንዳትወስድባት ይላል። ኦኬ የቁል ስብሓነ ተዓላ የቁል ፊ ሱረት ኒሳ ወኢን አረድቱም እስትብዳለ ዘውጅን መካነ ዘውጅን ይህችን ጠልቀህ ሌላ ሴት ሌላ ሚስት ለማምጣት ከፈለክ ወአተይቱም ኢሕዳሁነ ቅንጣረን ይህቺ ካንተ ጋር የነበረችው ሚስት ያኒ ብዙ ወርቅ ሰጥሃታል፣ ልብስ አለብሰሃታል፣ እንደዚህ እንደዚህ ስጦታም ሰጥሃል። ይህ ሁሉ የሰጠሃት ኢንሻአላህ በሚሊዮን የሚቆጠር ገንዘብ ቢሆንም እንዳትወስድበት፣ አንዲት ብር እንዳትወስድባት። ተማም وأتيتم إحداهن قنطارا فلا تأخذوا منه شيئا شيئا nothing مالتنا عند نجر لا توسدبات قماشو ستين قماشو منامن دزيو لتبر عند برم لا توسدبات يراس وغنزب أتأخذونه بهتانا كوسدات شتوكو بهتان نو بهتان من مالتنا وندموش بهتان مالت يعني تلك ونجل مالتنا بهتان ለምሳሌ አንተ አንድ ሰው መጥፎ ሰው ከሆነ ያ ሰውየው እኮ መጥፎ ነው ካልክ ጊባ ይባላል፣ ሀሜታ ነው። ይሄ የሌለበት ነገር ግን ቦህታን ነው የሚባለው፣ በሌለበት ነገር ስትጠቁመውና ስትሰድበው። ስለዚህ ከሷ ገንዘብ መውሰድ ቦህታን ነው አለ አላህ። አተእኹዙነሁ ቦህታናን ወኢስመን ሙቢና ያኒ ልም ያለ ወንጀል ነው አለ። እስመ ሙቢና ማለት ትልቅ ወንጀል ነው፣ ግልጽ የሆነው ወንጀል ነው የእሷ ገንዘብ መውሰድ። ከዛ በኋላ አላህ ይቀጥልና ይደነቃል፣ አድናቆቱን ይገልጻል። የቁል ወከይፈ ተእኹዙነሁ ወቀድ አፍዳ ባዕዱኩም ኢላ ባዕድን ወአኸድነ ሚንኩም ሚታቀን ቀሊዛ እንዴት አንተ 15 አመት 10 አመት 20 አመት ካንተ ጋር የቆየችው ሴት ስንት ምስጢር የተነጋገራችሁ፣ አንዲት ብርድ ልብስ በላያችሁ ሆና ራቆታችሁ አላህ እንደፈጠራችሁ ራቆታችሁ ተቃቅፋችሁ የምትተኙ የነበራችሁ፣ እንደገና በዛ በውስጥ ብርድ ሆናችሁ እኔ ወድሃለሁ እኔ ወድሻለሁ እኔ ሞታለሁ ደሞ እንደዚህ ምስጢር የምትነ ሁሉ ጠፋ እንዴ? ይሁሉ ረስተህ ወከይፈ ተእኹዙነሁ ወቀድ አፍዳ ባዕዱኩም ኢላ ባዕድን ያዕኒ ራቆትህ ገልጸህ የሰጠሃት ራቆትዋ ልብሱን ጥላ ራቆትዋ ገፍትራ የሰጠችህ እንዴት ክዳታለህ? ከዛ ቀጥሎ ደሞ የራቆትን እና የመተቃቀፍ ተውትና ከዛ በላይ ደሞ ወአኸዝነ ሚንኩም ሚታቀን ገሊዛ ያ ከነስ ከሷ የወሰዳችሁት ትልቅ ቃል ኪዳን ረስታችኋል። ምንድን ነው ቃል ኪዳኑ? ከአባትዋ ስትወስዳት እኮ ምንድን ነው የምትለው? ዘወጅቱከ ቢንቲ ይልሃል። እሺ ቀቢልቱሃ ትላለህ። ቢልመህር ለዚ ተፈቅና ፊህ ያ መህሩ የሰጠሃት በሱ በተስማማ ነው መህር ሰጥቻለሁ ተቀብያለሁ ትላለህ። ከዛ ቀጥሎ ምን ይልሃል? على ان يكون الزواج انغدي اهون اني يني ليجن يمسطهكو باند شرط نو مسطه مندنو ان يكون الزواج امساك بمعروف او تصريح باحسان بزيك قال كده نو يوسد قال كودد كات طرو ارغه اندتانورات قال ودد كات دومو بطرو ارغه اندتفتات يهولو رسته لها امت يسطحت ورقنا شرق ወይም የቤት ቆሳቆስ እንደዚህ ሁሉ ነገር ግፋርገ ሂጅ ውጪ ማለቱ والله الله بعرشه ሆኖ በጣም የሚቆጣበት ነው። ከዛ አልፎ ተርፎ ደሞ የሷ ገንዘብ የግሏ ገንዘብ ሰርታ ያመጣችው ገንዘብ ወይም አበድርኝ ብለህ ወይም ደሞ ፈትሻለሁና ስጥኝ ምናምን ብለህ ወይም በሌላ ማስፈራራት አድርገ ወይም በምስጢር እንደዚህ በቃ እንችኮ ይንኩም ብለ አታለለ የምትወስደው ሁሉ በጣም በጣም حرام ነው ይላል። እሺ الطلاق المثالي ابنتي ሆነው طلاق አለ الا تذكر بعد الطلاق مساوئها او مساوئه من ማለት ነው ወንድሞች ከተፈታ ያኒ ፍቹ ከወደቀና ከተለያያችሁ በኋላ መጥፎ ነገር እንዳታወጡ። የሷን መጥፎ ሁሉ ያወጣል ሰውየው፣ እሷ ደግሞ ከጓደኞቹ አሁንዋ የሱን መጥፎ ሁሉ ታወጣለች። እነዚህ ማቹሪቲ ያልሆኑ ባለጌዎች ናቸው ወንድሞች። አንድ ባል የሚስትን ምስጢር የሚያወጣ ከተፋቱ በኋላ ወይም እሷ የሱን ምስጢር የምታወጣ ከተፋቱ በኋላ ጥሩ አይደለም ይሄ ነገር። طيب እኔ አንድ ነገር ልንገራችሁ። ከቻልክ ጥሩ ጥሩን ነገር አንሳ። እንደዚህ ነበር ባሌ፣ እንደዚህ ነበር ባሌ፣ እንደዚህ ነበር ሚስቴ፣ እንደዚህ ነበረች ሚስቴ። ጥሩ ጥሩ አውጡና መጥፎ መጥፎ ድፈኑት ከተቻለ ይሄ ነው። ካልተቻለ ግን ዝም። طيب ከዛ በኋላ الطلاق المثالي الا يمنعها من رؤيه اولادها ትናንትና ምገልጸናል ይሄ ነገር እና የወለዷቸው ልጆች እሷ ከሆነች የያዘቻቸው እሱ ሲፈልግ ያያቸዋል። ከሱ ጋር ካሉ ደግሞ በፈለገችው ጊዜ መጣ ልጆቿን እንድታይ መፍቀድ አለበት እሷን መፍቀድ አለበት። طيب ከዛ ቀጥሎ الطلاق المثالي የሚገባው ቀለብ መክፈል አለበት ለሷም ለልጆቹም መክፈል አለበት። ቆሻሻ ጠላቅና ባለጌ ጠላቅ ግን ወልደህ ከዛ በኋላ አልቀልብም። ልጅቷ ጥራ ዳገት ሄዳ ቁልቁለት ወርዳ ልጆቹን ታሳድግና ሲያድጉ በኋላ ካደጉ በኋላ ልጆች ማለት ይህ የወንድነት ምልክት አይደለም፣ በእውነት የእንስሳ ጠባይ ነው ይሄ ነገር እንላለን። الطلاق المثالي وهو يضحك هنا املاچو اهون ياسق على نغرو دمو يعني شيخ ابراهيم من نكاو لتنو نو قل والله الذي لا اله الا هو اندزيه مساله الله يمودو نغر يلم كني قال لاچو اهون يمتقسو نغر لياسقاچو يشلال مكنياتهم عند سو 90% بر 95% يما يدرغوت نغر نو اهون يمتقسو يعني يتفاتو بالنا ميست يه اهون يملو نغر ايادرغوتم بچنقلاطاچو ما يمطام يهن ادرغ بتلو ميسقبحال اسو نو متقسو اهون من درو اسو هندو اقول ان تدعو لها بكل خير ويرزقها برجل صالح وانت يا اختي كذلك ان تدعي له بالخير وان يرزقه زوجة صالحة من ما يدركوا هي نجر عبدو صفيان طلقه طبعا سي طلق تكرارفو سنت شجر تغني تسادبو تسدادبو تطالتو نمي انت نميلو يميفاتو كتفاتو بحالا خلاص الدواء علقه الملساتم خلاص اهون بقى تلايو معناتنو الله يمودو نجر انت اجهن يانسح كل غزي اللهم يا رب يجي مستي نبرشو كني تلاييچ طرو نجر وانو ممنيو اللهم يا رب كل خير بتشا ستات اللهم يا رب طرو بال كني بلط بارزقات سوا دمو متلالچ يا رب نعم طلقني تساد سدادبن تطالان جن منم ادلم باليه سلهوني وندمي سلهوني يا الله وندمي سلهوني يا ربي طرو مستسطو طاعم التادرغلت بتام قنجو سيتسطو رفتي مسطبت كني يبلط مستسطو بلا سوانش دعام تادرغو وسلو دعام يارغو اندزي سمتاچو تاقالاچو وندموش መቸስ አይገኝም አንልም ላኪን 98 95 በመቶ የለም ነው ምለው ኦኬ ካለ ይንገሩ እንግዲህ ጥዋትና ለይት ዱዓ የምታረግለት ጥሩ ሚስት ሊያገኝ ላ በልአክስ እና ያለን እስቲማን እንደሚያመጣ የታባቱ ደሞ እና ያለን አንድ ጅንያ እንኳን አላህ ይርዘቀውና ከዛ የኔን እንትን ሊያውቅ ነው የምትለው እሷ እሱ ደሞ እንደዚህ ነው ስትሄድ ትሄድ ባለጌ ሆነችው ሴት አይ አንድ ሸይጣን መጥቶ የሚደበድባትና እየሰከረ የሚመጣ እሱን የሚያገባት ማን መሰላችሁ እንደዚህ እንደ ጠባይዋ እኮ ነው የሚሰጣት አሁን እንደዚህ ነው ምንለው እንጂ ዱዓ አድርገን አላህ ሂዳያ ስጠትና ጥሩ ባል ስጣት የሚል ነገር ሰው የለም ይሄን ነው الطلاق المثالي ተብሎ የሚጠራው እንድሞች نصوهنا الله يودو طلاق يبالو طيب كذا قتلو الطلاق المثالي الا تكره وتقاطع اهلها او اهله يعني انت كتفاتاتشو بحالا لسوان سلطلا بيتسبوچوان كله تطالاچواله من اطفو الناس ولتنيا سدباچواله ጥሩ ስራ የምትሰራ ነበርከው ባንጻሩ መጥፋ ስራ ተሰራለህ ከነሱ ወይም ባንጻሩ እሷ ራስዋ ሲጠልቃት አባቱ እናቱ ቤተሰቡ ጎረቤት ሁሉም ተጣላለችና መሳደብና ማቋሸሽ ተጀምራለች فماذن امها وابيها وكذلك امه وابيه من ወንጀል አደረጉ እነሱ እነሱ መነሳት የለባቸው ነው ምለው እንግዲህ የጠላቅ ጉዳይ ازيه النابك اهلن طيب الرجع المثالية انبلهن يطلق هاتسو رجعي ستل دمو ادابا لو مثالي هنو ادابا لو رجعي بيه بلا ستملسان طبعا ويم عدوا سالك زنبلة تملسات هاله ويم عدوا لك اناب اديس نكاح ستملسات المهم يهلو ديسيبلين النا እንተናለው ጠባ ያለው አላህም ይወደው መንገድ አለው إيش استنجمر الرجعة المثالية أن تكون طبقا لما قال الله سبحانه وتعالى في سورة البقرة الله أحبا لو مسر نتملسات سلم ملسم الله تناقر وانجي ربزوا آيات هل نديت أرقندم تملسات يطلقات سيت يقول سبحانه وتعالى في سورة البقرة رقم 230 ولتمة ثلاثة آية من الآن فإن طلقها فلا تحل له من بعد حتى تنكح زوجا غيره مستكت لك صوست جزيكة تتلكت للا سواقبتا تفتا قال هنا بستكر أنت أتاقبات انبلوال إيش هذا لم يفلكون فإن طلقها فلا جناح عليهما أن يتراجعا يطلقات سيت للتملسات تتشلال له قن طلاق مثالي اندي هون تلك شرط أسكمت وعلى الله سبحانه وتعالى يقول أن يتراجع إن ظنى أن يقيم حدود الله ستملسات يا الله ندمبر ندالتس عند درو يمسادب ما قوشش اتوالهو طروار جيزات اللهو ملسات اللهو قن درو يدركو تونجروش الناس ستوتوش دقم على درقم يمي ملسات لك إنبك على درلم لترونو الله انفر اللهو بله ستملسات نوالي ينو ديسيبلينو قدي انجي انت لتنكلنا بله كملسكات الله دمو ويمكرون ويمكر الله والله خير الماكرين ان انت مطفو تحسبالاچو الله دمو كفلغي بزو مطفو بان انت دي حسب يشلال ان اتشنفوتم اسو نم ياشنفو يلال اذا نقول فان طلقها فلا جناح عليهما ان يتراجع ان ظن يعني ان ظن مالت يعني كرغاغطو مالتنو ምንድን ነው ያረጋግጡ አሁን سنመለስ የድሮ ጠባያችን ጥቅልል አድርገን ጥለን አዲስ ፔጅ ነጭ የሆነ ፔጅ በጥሩ ዲሲፕሊንና አላህ በሚወደው መንገድ እንድንካሄድ ብላችሁ وتلك حدود الله ايه الله ድንበር ነው يبينها لقوم يعلمون الى طيب الرجعه المثاليه رجع ستارك ደሞ ቆንጆ ጥሩ የሆነ رجعه ለ ألا يذكر الأخطاء السابقة لكليهما ويتراشقا كلام منه ومنها كلام يعني يدرو ستت يدرقو يطلاقا تنككو أنشنو ينبرشو اندي تان تنجي دي عندك اندزي هلا دركشم انتس أسرك اندزي هلا دركم اندي باكست تون تون يالف ألف تلالج ምንድን ነው ያለፈ አለፈ እንዳይደገም እናስተውሰው እንጂ ይላል ደሞ እሱ አረባ ከተውተውቶ አንተ ነህ አንቺ ነሽ ያኔ አይደለሁ የድሮ ቁስል መነካካት አያስፈልግም ወንድሞች ስትመለሳት አስበህ መልሳት እንጂ የድሮ ቁስል አንድ በአንድ ያነሳ እንደዚህ አደረግሽ አንተ ደሞ እንደዚህ ይሄን ነገር ያኔ طلاق مثالي عدلهم طلاق الله يودو رجع مثال عدلهم رجع مالتيني رجع مثالي عدلهم رجع مثالي اللي هون كفلقاتشو يعني يدورو كسلنا يدورو مسلاد مطفونا قر على ما استاوس على ما تكس طيب الرجعة المثالية دمو ليلا ديسيبينا اللي مستن ست ملسات أن تكون حياتيهما أحسن بكثير من الأول وقد أخذ الدرس من الأخطاء تداراتشو كبفترة تداراتشو أسر إطف أهن يبلت تدار مهن اللبت إنجي يدرو تدار أنفلقم كدرو تدار باسم بات أم أنفلقم الناس يملسات كدرو ينبر انتنو تدار يبلت يسأدى اندي هون بله مملس ደሞ እንደዚህ መሆን አለበት እኔ ምስቴን የጠለኳት ምስቴ የምመልሳት የቆሰለ ቁስሌ እንትን ለመንካት ነውላ እሱን ርስት ታርጌ አዲስ ፔጅ አዲስ ምዕራፍ ከፍቼ ከሷ ጋር ጥሩ ኑሮ ለመኖር ነው አንቺም እንደዚህ ማሰብ አለብሽ እሺ እንግዲህ የረጅአ ጉዳይ እዚህ እናስቆምና አሁን ደሞ በትዳር ህይወት ነው አልወጣሁም العشره الزوجيه المثاليه ሚስت ባልዋ እንዴት አርጋት ይዛለች ባል ሚስቱን እንዴት አርጎ ይዛል مثال የሆነው የትዳር ህይወት በተለይ በዕሽራ እኔ አሁን በዕሽራ ነው ማለት ዕሽራ ምን ማለት ነው ባል የሚፈልገው ሁሉ አካታ መስጠት ሚስት የምትፈልገው ሁሉ እሱ ደግሞ መፈጸም ይህ ዕሽራ ይባላል ወልዕሽረቱ ዘውጂያ ልሚሳልያ ተንበዑ ምን ቀውሊሂ ተዓላ መጀመሪያ የዕሽራ ነገር የባልና ሚስት ዋጅባን አውቃ መብትዋን አውቃ ዋጅቡን አውቆ መብቱን አውቆ መተዳደር ካለባቸው አላህ ስብሓን ተዓላ ምን ይላል ወዓሽሩሁነ ቢልማዕሩፍ እባካችሁ እናንተ ወንዶች ሚስቶቻችሁን እቅፍ ፈርጋችሁ በጥሩ ጠባይ በጥሩ ዲሲፕሊን በጥሩ ፍቅር አኑሯቸው ፈኢን ከሪህትሙሁና አንድ ሰው ሚስቱን ከጠላ ፈዓሳ አን ተክረሁ ሸይአን ወየጅዓል አላሁ ፊህ ኸይረን ከቲራ አንተ ሚስትህን የጠላሃት ቆንጆ ስላልሆነች ነች ጠይብ ቁንጅና ከሌላት በሌላ ሴቶች የማይገኝ ትልቁም ነገር አላት ጥሩ ጠባይ አላት تمام ترودين اللات تتعزز اللات طيب ويم دمو مستهلا مسالي يعني انتنو بالدين نتش جن حريف هذا اللتشم زمنا هذا اللتشم طيب انت زمنا وسلان هون شي متفتات ليلو ليلا نقر الله بزو نقر الله تعالى لمن السوات تايم الله من الال انت كتألهاتكو ብዙ የሚወደድ ነገር ኮ አላህ ተርሳ ያአላህ ከላም ኮ ነው ይሄ ነገር والله የኔ ያኒ አቀነባብሬ አሳምሬ አበጃጅ የመጣሁት ቃል ይመስላል ላ የሰማችሁ ነው وعاشروهن بالمعروف فإن كرهتموهن ረጥሩ አድጋችሁ ሚስቶቻችሁን ያዙ ከጠል ያኒ በጠላቻው ወይ ደሞ ደስ ካላለች ፈዓሳ አንተም ማታውቀው ነገር አለ አን ተክረሁ ሸይአን ወየጅዓል አላሁ ፊህ ኸይረን ከቲራ አንተ በመልክዋ ከጠላሃት ወላሂ መቶ ሴቶች ተጨምቀው የሚያመጡት ጥሩ ጠባይ አላት ጥሩ ዲን አላት ጥሩ ዲስፕሊን አላት ጥሩ ላንተ መታዘዝ እንትን አላት ቤተሰቦችን ታከብራለች ገንዘብህን ትጠብቃለች ነፍስዋን በማንም አይነት ተአምር ሌላ ሰው እንዳይነካት እንዳያያት ትጠራለች ይህ ሁሉ እንዴት ትረሳለህ በመልክ ብቻ ነው ወይም መልኳ በጣም ቆንጆ ነች ላኪን ትንሽ ትቆጣለች በጣም ትናደዳለች ሁሉ ጊዜ ጠባይዋ በጣም ሆት ነው ጠይብ ይህን ሆት ጠባይዋ ستر رجع تشكمه ليلوش كوب توزوت مطفوت طولت أباي كوالات يهجن يقوت أنا قر تشلا بله ليلا كوب زونا قر اللات اندزي مارتنو الله سبحانه وتعالى أيضا يقول سبحانه وتعالى ولهن مثل الذي عليهن الزي لا إني مقوم فلقال لهن دموش ولهن مثل الذي عليهن بالمعروف وللرجال عليهن درجة والله عزيز حكيم ولهن انزي سيتوچكو ميستوچاچو لك انت متفلقو كو تفلقالچ يسوا مفتكو اند مفته نو يسوا گديتا دمو اند گديتا نو انت گديتا الله الله سوام گديتا الله انت مفته الله سوام مفته الله لهن مثل الذي عليهن يعني يهن يهن يهن يهن يهن قديتها وانا وكالك يهن يهن يهن دمو مبتوانا ويلهال الله سبحانه وتعالى سلازي إيان داندو مبتون كتتبك اللت قديتها وان كتبك ترون نورو لنورو يتشلالو سلازي إنا هون بزي كالات بهولة كالات ولهن مثل الذي عليهن يهب عشرة زوجية ميقبانا قرنو مستهن ديتنو متيزات والله أنت أنتني ميارا كان قر السوان يارا كاتنا إني بيتشال ركاتل أتبل بات أباي واكو هوني تروت أباي نوم تفلقو السوان تروت أباي نوم تفلقو بما بجاجتنا بنتنو ديكوريشن كوني أنت نسوهن دتايات نوم تفلقو السوان نسوهن دتايه نوم تفلقو طيب أنت بسقاق نيوت بجيمع لتركات فلقال له السوام كل تركات فلقال لك يراسهن ركاتها بيتشا أتي نو مالا تكونو يهنقر آياو كون لزهنو ولهن مثل الذي عليهن المعاشرة المثالية نعم لمسالي بجيمع قزي والله بزو وندو شالو إني بقلت يتناقرو نيالو ሁለተኛ ሚስቶቻቸው በግልጽ የተናገሩ አሉ። አንዱ ምን ይለኛል? አንዱ እኮ ነው ባለገ የሆነ ሰው ደሞ ሴት ደሞ ምንድን ነው ሴት? ለሴት ስከም ትረካ ደሞ ልጠብቅ ነው? እባክህ ተው እባክህ አንተ ከረካ ጀርባህን ስጣትና ወሰላም አለይኩም ምን አለባት ሷ ትውለድ እንጂ ትውለድ ኸላስ ልጆች ካገኘች በቂ ነው ይላል። እንደዚህ ብሎኛል በጆሮዬ እንደዚህ ብሎኛል። ምንድን ነው ምትለው አልኩት? ምንድን ነው ሴት ደሞ ልጆች ካገኘሽ ደስተኛ ነሽ ኸላስ ሷን ለማርከት ብላ በቃ እንደዚህ እንደ ፈረስ ልታጋልብ ልታደር ልትውል ነው እንዴ አንተ ልትረካ ልታረካ አትፈልግም እንዴ ኬፍ አው ለምን አገባህዋት እንግዲህ ይለኛል ጥብ ሷ ሳትረካም እንዴ ሱብሃንአላህ አልዓዚም ሴቶቹ ብዙ ሴቶቹ ሲናገሩ እኔ ገርመኛል والله የኔ መርካት ግድ የለውም ትላለች አንዷ والله እኔ በፊቴ ብትሆን ጥፊ ነው መስጣት እንደዚህ የምትለኝ ሴት የኔ እኮ በቃ 5 አመት እንትን ብለናል ረክቻላ አቀምኮ በግንኙነት ለምን በቃ እሱ በቃ እንደዚህ ተክተክተክ አድርጎ ኸላስ ረክቶ ይሄዳል እንዴ እንዴት እንደዚህ ይሄን ነገር ተቀበለሽ ትኖር ያለሽ ምን ላድርግ እንግዲህ እንደዚህ والله እንደዚህ ብሎ ብዙ ሴቶች ያናገሩኝ እኔ ግን ምንድነው መላቸው እንዴ ራስሽ የመረጥሽው ሁኔታ አሁን ሼክን ትጠይቂ ያለሽ አንቺ እኮ ነው ተቀበለሽ እሺ ብለሽ የምትኖር ያለሽው ያኺ الحياه الزوجيه ማለት ሽራካ ነው ይሄን ነገር ታቃላችሁ አንድ ካምፓኒ እነና አቡ አኒስ ከከፈተን እኔ 500 ሺህ ብር ስከፍል እሱ ደግሞ 500 ሺህ ብር ከፈለ ድርጅቱ ተከፈተ የማን ነው ድርጅቱ ወንድሞች ድርጅቱ የማን ነው የሁለታችን አይደለም ተንቀሳቀሱ እንጂ የሁለታችን ነው አይደለም እንደ ወንድሞች ኦኬ እኔም ፈልገው ከድርጅቱ ማግኘት አለብኝ አቡ አኒስም ልክ እንደዚህ ማግኘት አለበት እኔ የምጠላው ነገር በድርጅቱ መከሰት የለበትም አቡ አኒስ የሚጠላው መከሰት የለበትም በዛ ትርፉ ሲመጣ ግማሽ ለኔ ግማሽ ለሱ ኪሳራ ሲመጣ ግማሽ ለኔ ግማሽ ለሱ ስንለያይ ካምፓኒው ሸጥና 2 ሚሊዮን ካወጣ 1 ሚሊዮን ለኔ 1 ሚሊዮን ለሱ ይሄ አይደለም ሽራካ والله العظيم الحياة الزوجية لك እንደዚህ ነው ብቻ አላህ ስብሐት አላ ባልየውን አሚር አደረገው እንጂ አንድ ነው በጅማ ሱረክቶ ጀርባውን ሲሰጥ እሺ ሁለት ቀን ሶስት ቀን ጤና ስለሌለው ይባላል ሁለት ሶስት ቀን አንድ ሳምንት ሁለት ሳምንት ያኒ ስለልተመቸው ነው ምናምን ይባላል ላኪን አንዲት ሴት ሱብሃንአላህ አልዓዚም ትዳር ያደረገች طعايا درجج بيتون صر يعني انتني بنصنا يازج ان ليليت تاغلا لجوچن ياسدجج يبالوان سدبنا يبالوان مطفو طبا يتشكما يهدج بالغا دمو اتركم እንግዲህ የሷ ምርጫ ነው እንጂ ከዚህ አይነት ባል መኖር የለባትም ነው ምለው اذن المعاشره الزوجيه لابد ولهن مثل الذي عليهن طيب المعاشره المثاليه ان يعلم كلام الطرفين هلتم ما وقالباته واجباته وحقوقه አንዱ ለምሳሌ ሚስት ከባሏ ያላት መብት ምንድነው? ለባሏ ያላት ዋጅብ ምንድነው? እሱ ደግሞ ልክ እንደዚህ ባሉ ሚስቴ ከኔ የምትፈልገው መብቶች ምንድናቸው? እንደዚህ እንደዚህ እንደዚህ እንደዚህ እንደዚህ ይላል። እሺ እኔ ከሷ የምፈልገው መብቶች ምንድናቸው? እንደዚህ እንደዚህ እንደዚህ እና መብትና ዋጅባት መፍለጥ ማወቅ። እሺ ويقول النبي صلى الله عليه وسلم جناسي موتو كونو استوصوا بالنساء خيرا نارو باكاچو يموتنو يتناغروت يي نغر والله بسيتوچ ادرا ادرا ادرا بسيتوچ ادرا الو ادرا بسيتوچ الو استوصوا بالنساء خيرا للاقن دومو منالو فان المراه خلقت من ضلع سيتوكو كادم የጎኑ የንትኑ ይህ በትግርኛ መሰንገል እንለዋለን። በአማርኛ ምንድነው ወንድሞች? መሰንገል ማለት በሁለት ጎንህ ያሉ አጥንቶች ናቸው። በአማርኛ ምን ይባላል ወንድሞች? ጎን አቲንቲ አጥ የጎን አጥንት ይሁማ ጎን አጥንት ማናቀዋለን እንደዚህ ነው። ላ ሌላ ስም የለው እንደ ትግርኛ ለምሳሌ መሰንገል ይሉታል አይደለ? እናንተስ ምን ትላላችሁ? የጎና ጥንት እንግዲህ የራስ አጥንት ነው ወላይ እግራ ጥንት የጎን ነው እንጂ ታወቀ ነው እሱማ። ጎድኒ ጎድኒ ይባላል። خلاص እንግዲህ ጎድኒ የምትባል ጎድኒ እንለዋለን። ሴት ከዚህ ከጎን አጥንት ነው የተወለደችው። የጎን አጥንት ታውቃላችሁ ጠማማ እኮ ነው ሰጥ ያለ ነገር አይደለም። እና يقول انها خلقت بايش من ضلع كيقول اطنتن يتفطرچو وان اعوج ما في الضلع اعلاه دمو يقول اطنت كف بلا ود لاي ستهد تماما نوالو نبياچن فان ذهبت تقيمه كسرته يقول اطنت تنش تمام ያለ ነው አይደለም እንደዚህ ልታስቀናውና በቃ እንደዚህ አና አድርገህ ሰጥ ልታርገው ከፈለክ ይሰበራል አይደለም እንዴ? የጎን አጥንት ልክ እንደ ብትር ቀጥ ያለ ልባርግ ከፈለክ ተሰብሮዋለህ። ወኢን ተረክተሁ ለም የዘል አዕወጅ ከተውከው ደሞ ጠማማ ነው። ኢዘን ሴት ደሞ እንደዚህ ነች። ቀጥ ላርጋት ነኝ ብለህ ብታስብ ትሰብራታለህ። ፈስተውሱ ቢንሳ في رواية أخرى من لأيهن ين حديث هو متفق عليه بل إلى حديث من إلال يقول اندزي كهنة فطلاقها كسرها ألو كطلقات سبركات مالت نوسيت يقول آت أنت لاستكاكلو بلا اندزي بتارقو يسبرال سيت دمو لاستكاكلها بلا اندزي بتارقات دمو تسبرال لك كطلقات سبرال لك سلزي የጎን አጥንትና ሴት አንድ ስለሆኑ የጎን አጥንትህ አትነካው። አንድ ሰው የጎን አጥንቱ በፋስ አርጎ ወይም በዱላ አርጎ ሊያስቀናው ብሎ መታው የሚል ሰምተን አናቀም። ሴትም እንደዚህ ነች አሉ። وكما قال بعض العلماء ደሞ ምን ይላሉ? መህለን بالقوارير ይላሉ። ባካቹ ተጠንቀቁ በዚህ በብርጭቆና በብርሌ እንዳይሰበር። ማን ነው ብሪለናቸው? ብርጭቆ ሴቶች ናቸው የሚሰበሩ ናቸውና ጥሩ አርጋቹ ያዟቸው። መህለን بالقوارير قوارير ማለት ይብርጭቆ ብርለ ያኒ ስስ የሆነው ውሃ የምንጠጣበት ወይም መጠጥ የምንጠጣበት ብርለ እንደዚህ ነው። ተው እንዳይነቃ ብርለ ከነቃ አይሆንም እቃ የሚለው እንደዚህ ነውና ተጠንቀቁ ይላሉ። እሺ አሁን የዘዋጅ ጨርሰናል፣ የጠላቅ ጨርሰናል፣ የረጅዒ ጨርሰናል፣ የሙዓሸራ ዘውጂያ ጨርሰናል። ጠቅላላ በትዳር ያለው ሁሉ በመጠኑ ተናግረናል። እሺ አሁን ወደ ሌላ አይነት ኢባዳ ወይም ወደ ሌላ አይነት ዓለም እንሄዳለን። ሰባተኛ ነው እሱ። ሰባተኛው ምን ይላል? አትጃራ አልሚታሊያ፣ ጥሩ ንግድ፣ አላህ የሚፈልገው ንግድ፣ አላህ የሚወደው ንግድ፣ ነቢያችን የሚወዱት ንግድ፣ ጥሩ ሙስሊም የሆነው የሚወደው ንግድ፣ ህልናችን የሚቀበለው ንግድ ሚሳል የሚሆነው እንዴት ሲሆን ነው እንላለን። እሺ ሁላችን ነጋዴዎች ባንሆን በመጠኑ አንዳንድ ጊዜ ገዝተን እንሸጣለን ወይም እንገዛለን፣ ቢያንስ ቢያንስ እንገዛለን። እንሸጣለን ባንል ሁላችን እንገዛለን። በርበሬ ትገዛለህ፣ እንጀራ ትገዛለህ፣ ዳቦ ትገዛለህ፣ ሲያራ ትገዛለህ፣ አይደለም እንዴ? ሁላችን እንገዛለን። ሽንኮር፣ ስኳር ትገዛለህ፣ ሽንኩርት ትገዛለህ። ያኒ ሽያጭ ባትሆንም ገዢ ነህ። ይህ ደግሞ ሚሳሊና አደብ አለው። እስቲ እንስማ እንላለን። እሺ መጀመሪያ አንተንዊ ቢዳየት፣ በመጀመሪያ በንግድ ዓለም ለመግባት ስትፈልግ ላቡደ በልብህ መወቀር ያለበት ነገር አለ። አላ ተክተስብ ኢላ ማ አጃዘሁ አላሁ ሐላለን ጠይበን። ንግዱ በዚህ መጀመር አለበት። እኔ ንግድ ጀምራለሁ ግን አላህ በወፈቀኝ መጠን ሐላል እንጂ በሐራም እንዳላተርፍ ብለህ በዚህ ንያ መጀመር አለብህ። መጀመሪያ ይህች ነች። መጀመሪያ አተርፋለሁ፣ እንደዚህ ቢሊዮን አመጣለሁ፣ እንደዚህ ሺ አተርፋለሁ ማለት ከሆነ አላህም በረካ አያረግልህም። መጀመሪያ ስትጀምር በሐላል እንጂ አንዲት ብር በሐራም እንዳልሰራ ብለህ ንያ ታደርጋለህ። ሁለተኛ አንተብዳ ቢማሊን ሐላል፣ መጀመሪያ ንግድ ስትጀምር ሐላል በሆነ መቶ በመቶ ሐላል የሆነው ገንዘብህ በዛ። የተጨማለቀ ገንዘብ በንግድ አታስገባው፣ ይዞት ነው የሚጠፋው። ለምሳሌ ላየኩኑ ሚማ ሰረቅተሁ፣ በሌብነት ያመጣሁ ገንዘብ በሱ ንግድ አትጀምር። አው ገሸሽተሁ፣ ወይም ደግሞ በክዳት ለምሳሌ በክዳት ትሸጣለህ፣ በክዳት በማዞር በመወናበድ ያመጣሁ ገንዘብ መሆን የለበትም። አው ከሲብተሁ ቢሪባ፣ ወይም ደግሞ በእንትኑ በሀረጣ ግልጽ የሆነው ሪባ ትወስዳለህና በሱ ያመጣሁ ገንዘብ መሆን የለበትም ንግዱ። አው ጀማዕተሁ ሚን ረሽዋ፣ ወይም ጉቦ በይነህ። አንተ ጀነራል ነህ፣ ከንቲባ ነህ፣ ወይም አለቃ ነህ። ጉቦ እየሰጡ እየሰጡ እየሰጡ ይሰጡህ ነበር። ጉቦ አላግባብ ጉቦ፣ በዛ የተሰበሰበ ገንዘብ ትጃራ አትጀምር። አው ወረስተሁ አን ጠሪቅ ገይር ሸርዒይ፣ ወይም ደግሞ ከአባት ወይም ከእናት ወይም ከልጅ የወረስከው ግን አላግባብ የወረስከው። አላግባብ ውርሻለን እንዴ ወንድሞች? አላህ በሱረት ኒሳ ይህን ስጡት ይህን ስጡት አይደለም ያለው? ለሚስት አንድ ሩብ ይገባታል፣ ለባል አንድ ስምንት ይገባታል፣ ለወንድ ግማሽ ይገባዋል፣ ለሴትዋም የወንድ ግማሽ። ይህን በሙሉ ያኒ አጣርቶ ነው አላህ ያስቀመጠው። እንዴ ቆሻሻ ውርሻ አለ እንዴ ብለን ስንጠይቅ ነአም አለ፣ ወላሂ አለ። ነአም እኔ ምሳሌ ልስጣችሁ ወንድሞች። አንድ ሰው አንዱ ነው ከአረቦች አንዱ ነው። አራት ወንድማማቾች ናቸው። ከአንድ አባት ከአንድ እናት የተወለዱ አራት ወንድማማች ናቸው። አባታቸው በጣም ልክ የሌለው እንትን ነበረው፣ ሀብት በጣም ሀብታም ነው። አሁን አባታቸው ይሞታል። ይህ ሁለተኛው ልጁ ያኒ አራት አይደሉም፣ አንደኛው ልጅ ከነሱ አንደኛ ምን አደረገ? ወረቀት ጻፈና በታይፒን አድርጎ በኮምፒውተር ተማም አድርጎ ጻፈና ይህን ቪላ ይህን መኪና ይህን የእህል ቤት ምናምን ይህን ይህን ብሎ ለልጄ ከመሞቴ በፊት ሽጫለሁ። ያኒ ለምሳሌ በንፋስ ስልክ ያለው ትልቁ እንትኑ ቪላ የልጄ ነው የኔ አይደለም፣ ከኔ ገዝቶታል። ወይም ደግሞ ያቺ የሲሚንት ፋብሪካ ያለችው ለልጄ ስጦታ ሰጥቻታለሁ ከመሞቴ በፊት ያኒ ሀይ ምናምን ብሎ አልሙሂም ወንድሞቹ የማያውቁት እንደ መብቱ አድርጎ ወይም እንደ ሐላሉ አድርጎ አባቱ የፈረመለት ወረቀት ጻፈ። ግን እንዴት አባቱ ይፈርምበታል? አባቱ አይፈርምም። ለልጄ ይሄን ካምፓኒ የልጄ ነው ምክንያቱም ከኔ ያገዛው ወይም ደግሞ ከሱ ጋር ሽርክ ነበርኩና ሰጠሁት ምናምን አይጽፍም። እውነት ያልሆን ነገር አይጽፍም አባቴ። ላኪን ሰውየው ምን አደረገ? ወንድሞች በዚህ ዓለም ያልተነገረ እንጂ ያልተደረገ የለም ይላሉ። እውነት እኮ ነው። ይህ ልጅ ምን አደረገ? አባቱ ከሞተ በኋላ ይህን ጽሁፍ በደንብ አድርጎ ጻፈና እነዛ ህግ አክባሪዎች እንኳን አይሆንም የማይሉት የተጣራ ቃላት አድርጎ ጻፈና አባቱ የተቀበረበት ቀን ሌሊት ሄዶ ጉድጓዱን ቆፍሮ የአባቱን እጅ አምጥቶ በስማ ፌርማ ፌርማ ማለት ስታምፕ ትልቅ አውራጣቱን አምጥቶ ስታምፕ አደረገ በዛ ወረቀት። እንደገና ደግሞ የአባቱን ፌርማ ያውቅ ስለነበር ፌርማው አስቀመጠ። የጣቱን ስታምፕ ደግሞ ጉድጓዱን ቆፍሮ እጁን ሳብ አድርጎ ሁለት ሶስት ወረቀት አስፈርመው እዛ የሞተው አባቱ። ከዛ በኋላ ወደ ፍርድ ቤት ሄደና ይህን ነው አባቴ ይህን ሸጦልኝ ነበር፣ ገዥቸው ነበር፣ ይህን ደግሞ ስጦታ ሰጥቶኝ ነበር፣ ይህን ብሎ ብዙ ሚሊዮን የሚቆጠር ገንዘብ ወሰደ። ላኪን አላህ ሊያጋልጸው ሲፈልግ አላህ ስብሓነ ወተዓላ ነገሩ ግልጽ አደረገውና ከዛ በኋላ እስር ቤት ሄዶ ተመቶ ተደብድቦ ሲመረመር ልክ ነው እኔ እንደዚህ አድርጌ ጉድጓዱን ቀፍሬ አባቴን አስፈረምኩት የሚል ትናለ። አላሁ አክበር። በዚህ አዱኒያ ለገንዘብ ሲል ስንት ሰው ነው በቃ ስንት ሰው ነው ወላህ አልዓዚም ጭንቅላት የሚያሳምም ነገር ነው የምትሰማ። ወላህ ይህ ሰውዬ እኮ እንደዚህ አድርጎ እኮ ትቶ ሊሄድ ነው ደግሞ እሱ ደግሞ ትቶ ሊሄድ ነው ገንዘቡ። ጠይብ ሌላ ልንገራችሁ የተከሰተው ደግሞ ሱብሃንአላህ رجل اخر اتصلت بي اني كني قاعد درسنه عنديت اهتاچن يعني عنديت مسلم اهتاچن دولتشلي تقول والله اقول لكم اني برياضنا يالو اسوا بجده نو يالچو كجده دولتشلينا وندم يكو اسچغرني يالچ من نو قال اباتاچن متوال اهم بقرب غزي عند عامت المولاو عند وندمي የኔ ታላቅ ወንድም ነው ከናቴ ጋር እዛ በቤት ቪላ አላቸው አስመራ። እዛ በቪላው እናቴና ወንድሜ እዛ ይቀመጣሉ። አሁን አባቴ ብዙ ንብረት አለው ብዙ ገንዘብ አለው። አሁን ወንድሜ መጣና ካልፈረምክልሽ ፈርምልኝ አላት። ውርሻ አልፈልግም ሁሉም ለወንድሜ ነው እኔ ሀቅ የለኝም ብለሽ ፈርም ያላት። እንዴት ያባቴ ወርሻ እንዴት ተዋለሁ አለች። እንግዲህ ትዳርሽን ብትንትንትን አርገዋለሁ ያደረክሽው ያላደረክሽው ሁሉ ነግሬ ለባልሽ አንዲት መጥፎ ሴት መሆንሽን ነግረዋለሁ። እንደገና እንደዚህ እንደዚህ የተባለው እንደዚህ በቃ ትዳርሽ እንደምታጠፊ ነው ማረግሻላል እንደዚህ አለኝ አለችኝ። የሚገርመው እሱ አይደለም አለችኝ፣ እናቴ ከሱ በሱ ጎን ሆና ለምን አትፈርሚለትም ምንድነው አንቺ ትዳር አለሽ خلاص እሱ ግን ትዳር የለውም እዚህ እና ገንዘቡ ለሱ ስጡትና خلاص እረፉ ብላ ከሱ ሆና ያኒ እረግምሻለሁ አለች። ወንድሞች ትልቅ ፈትዋ ያስፈልጓል ይሄ ነገር። ምን አልኳት እኔ በመጀመሪያ ደረጃ ያባትሽ ውርሻ እናትሽ ብትሆን ወንድምሽ ቢሆን ሰማይና መሬት ቢጣበቁ ሐቅሽ የሚከለክልሽ የለም አልኳት። ሁለተኛ ነገር لا طاعه المخلوق في معصيه الخالق እናትሽ ረግምሻለሁ ብትል ሚሊዮን ጊዜ ብትረግምሽ አይደርስም። ምክንያቱም የሷ መርገም ማዕሲያ ነው። አላህ ናስቆጣታ ለምንድን ነው ምትረግማት? የኔ ውርሻ ብትል ትረግማታለህ? ትርገም ምን ታርጋለች እናት ረግማ እንደዚህ። ሶስተኛ ነገር يعني ውርሻ ያንቺ ውርሻ ብዙ ነው አለች። ገንዘብ ወደኔ የሚመጣ ብዙ ገንዘብ ነው አለች። አትላቀቅ ያልኳት የፈለገው ብሎ ከትዳርሽ ፊትና ለማረክ ከፈለገ ባልሽን በርባርገሽ አስረጁ ወርሻው ሊነጥቀኝ ስለሚፈልግ ነው እንደዚህ እንደዚህ የሚለው ከሰማው ከሱ ጥፋ በየው አልኳት ወንድሜን ሰምተህ ትዳር ለመበተን ኢንሻአላህ ሄድና ከሱ ጋር እንትሆን እንጂ እኔ ንጹህ ሴት ምንም የለለኝ ለስንት አመት ከነጋ የኖርክ አሁን ግን እሱ በግልጽ እንደዚህ ብሎ ትዳርሽን በትነዋለሁ ካልፈረምክልኝ ብለሽ ባልሽን ንገር ያልኳት ላኪን እናቴ እንዳትረግመኝ ትዳሬ እንዳይበተኝ ብለህ ይህን ሁሉ ገንዘብ የምትተውው በሸርዒ يعني መብት አለሽ መብቴ ተዋለሁ ካልሽ የራስ ጉዳይ ነው ላኪን እንደዚህ ነው እና በዚህ አይነት ገንዘብ ያመጣው እንግዲህ ወደ ትጃራው እንሄድና ይህ ሰውየው يعني እህቱን አስፈርሞ ሌላም ወንድም አለው እሱን አስፈርሞ በቃ ገንዘቡ ስብስብ አድርጎ ከወሰደ በዚህ አይነት ንግድ ከነገደ ወይም በዚህ አይነት ኮኖረ በጣም መጥፎ ነገር ነው እንላለን طيب ከዛ በኋላ ሌላ ደሞ ልንገራችሁ ወንድሞች ورجل اسس عند سو ደሞ እዚህ ሪያድ والله እኔም ማቆሰው ነው ካንድ ጓደኛው ሆኖ ትልቅ ሬስቶራንት ከፈቱ ሬስቶራንቱ 1 ሚሊዮን ሪያል ነው የጨረሰው ጠቅላላ ሲከፈት 1 ሚሊዮን እና ይህ ሰው የምን አለ በጣም ሬስቶራንት በጣም ትልቅና ቆንጆ በጥሩ መካን ስለሆነ እንደሚሰራ አውቆ ምን አለ ወንድሜ እኮ አንድ የኛ ሶስተኛ ሸሪክ እንዲሆን ጠየቀኝ እኔ ደግሞ እንደምታውቀው አባቴ አለ እናቴ አለችና እንዴት ወንድምህን ትተህ ከሌላ ሰው ሽርክ ታረጋለህ በድርጅቱ እንዴት ጥሩ አይደለም ብለው አባቴና እናቴን ስለያዙኝ ወንድሜ በእኛ ሶስተኛ ቢገባና ያን እንትኑ የሚገባው ነገር ቢከፍል ብሎ አሳመነውና እሺ ብሎ ድርጅቱ ለሶስት ሆነ ማለት ነው እንግዲህ 33 33 ሺህ ሊከፍሉ ናቸው ከዛ በኋላ ምን አለ ወንድሜ ግን አለው እኔ አሁን ታሪክ አይደለም የተገኘው እኔ በሽምግልና የነገባሁበት ነገር ነው የምነግራችሁ ላኪን ወንድሜ አለት አሁን የ33 ሺህ ብር አሁን ስለማያገኝ ቀስ ብሎ ሊከፍለን ነው እና በዚህ خلاص ሶስተኛ ይሁን ከሱ ቀስ ብለን እናወጣዋለን ገንዘቡ በቃ እሱ ግን ይስራ አለው እኔ እናንተ ውጭ ነን ያለነው ድርጅቱ የሚያካሄደው ወንድሜ ይሁን ጥሩ ደመወዝ እንሰጠዋለን ደሞ ለጥረቱ ብዙ ጥረት ስለሚያደርግ ደሞ በየወሩ አንድ የተጨማሪ ገንዘብ እንስጠው ብሎ ደሞ አሳመነው እሺ አለ ያ ሰውዬው ታቃላችሁ ይህ ሁሉ የሌለ ነገር ነው ወንድሙ አስለን አንድ ሳንቲም ያለው እንዲገባ በሽርክነት አይችልምና ራሱ ሁለት ሶስተኛ ወሰደ ሰውዬው ራሱ የወንድሜ ነው ብሎ መቼ ነው የተጋለጠው ነገሩ 3 ወር ከሄዱ 4 ወር ከሄዱ በኋላ ምን አለ መጥቶ ወንድሜ እኮ አልቻለም ስለሚታመም ደሞ በአንዳንድ ነገር በዚህ ሬስቶራንት ለመስራት ስላልቻለ እሱ ይውጣ ግን ክፍያ እንትኑ ድርሻው በየወሩ እየመጣ አንድ ሶስተኛ ድርሻ ይውሰድ ብሎ ደሞ አሳመነው አሁን ትልቁ ሬስቶራንት በጣም እንደ እሳት እየሰራ ነው ሁለት ሶስተኛ ለዛ አንድ ሶስተኛ ለዛ ሆነ ማለት ነው طيب አንድ ሶስተኛ እንዴት ወሰደው ያላ የወንድሜ ነው ይያለ ነው በዚህ አይነት የሚኖሩ አሉ እና ይህ አይነት ንግድ ዲሲፕሊን የሌለው ንግድ የአላህ ተውፊቅ የሌለው ንግድ በጣም ቆሻሻ አይነት ንግድ ነው ይሄ ነገር እሺ ከዛ ቀጥሎ ሚሳሊ የሆነው ትጃራ አላህ የሚወደውና ቨሪ ኤክሰለንት የሆነውና ጥርት ያለ ትጃራ ከፈለጋችሁ አላ ቱታጅራ ፊማ ሐረመሁ አላህ በንግድ የምትነግዳቸው ቆሳቅስና እቃዎች ሐራም እንዳይሆኑ ለምሳሌ ሐራም ትሸጣለህ ለምሳሌ መጠጥ በሳውዲ አረቢያ ይህ ሁሉ ግርግር ያመጣው የኢትዮጵያውያን ሰም አላችሁ ከአንድ ከሁለት አመት በፊት እንደዚህ እስካሁን ድረስም አለ ብዙ ኢትዮጵያውያን ገብተው መጠጥ እየጠጡ የተያዙ ብዙ ናቸው። መጠጥ በጋን በፊስቶ የሚሸጡ ሰዎች ተይዘው የኢትዮጵያውያንን በሙሉ ስም ያጠፉ እነሱ ነበሩ። ወላሂ ስማችን በጣም ቆሻሽ ቆት እንትን ብለዋል። ስለዚህ ኸምር እየሸጥክ ንግድ አይደለም። ወይም ደግሞ አላት ሙሲቂያ ጊታር፣ ጃዝ፣ የሙሲቃ ቆሳቁስና እቃዎች እየሸጥክ ደግሞ ይህ ንግድ እንዳትሸጥ እንዳትገዛ። ሁለተኛ ላህም ኸንዚር የአሰማ ስጋ በአውሮፓ መቼስ ተነጅሳቸዋል። እንግዲህ በዚህ በብዙ ጊዜ በብዙ ምግብ ነው የሚያስገቡት አሁን የኸንዚር እና የኸንዚር ስጋ እንዳትነግድ። ዱኻን ሲጃራ እንዳትነግድ ስሞክ። አው መተለን አንድ ቤት ወይም አንድ ቤት ታሰራና አሰርተህ ቤቱ ከተገነባ በኋላ ለምንዝርና ታከራየዋለህ ወይም ለሙሲቃ ታከራየዋለህ ወይም ለባር የመጠጥ ቦታ ታከራየዋለህ ወይም ለፊትና ብለህ ታከራየዋለህ። አንተ ክራይም ትወስዳለህ፣ ግን በዛ አንተ የሰራኸው ቤት ያንተ ቤት መጥፎ ነገር እየተካሄደ ነው። በዚህ አይነት ደግሞ እንዳትነግድ። ሌላ ደግሞ አላ ተኩነ ሚነል ሙጠፊፊን የተማርነው በሱረት ሙጠፊፊን እንደዚህ እንዳትሆን። المطففين الذين إذا اكتالوا على الناس يستوفون وإذا كالوهم أو وزنوهم يخسرون عند زين داتهون ستشت يعني أقول له تشت عليه ستجزاء ملت ترقه انتنو مسفر يوم ملت تجزاء له مطففين يبالا له نقر بزو سوى شعلون دزي. طيب ليلا ألا تبيع وتشتري وديدنك القسم والحلف. አንተ ነጋዴ ነህ፣ ቀኑን በሙሉ ስትሸጥ ስትገዛ እየማልክ ወላሂ ይህ ጃፓን ነው እሱ የኮሪያ ነው ቻይና ነው ወላሂ እንደዚህ ነው የገዛሁት ወላሂ እንደዚህ ነው ያልኩ በቃ በሙሉ ወላሂ ወላሂ እያልክ ስትሸጥ ስትገዛ መዋሉ ከባድ የመጥፎ ዲሲፕሊን የትጃራ ነው። ትጃራ ሚሳሊያ እንዲሆን በማላም በሐቅም ማላት ብዙ መሀላ አታብዛ። ሐቅ ቢሆንም እና ممال اندزي اتابزا. طيب ليلا ان تزكي عروض تجارتك يمتنقلبت اكاوش بمولو بيأمتو الزكاة موت اتال به كل سنة لانه حق الله انت حقه واسده الله حق انه ممست اتال به. كذبها لا ان تعرف منه حق المساكين غير الزكاة بتقام هبتام كون كدمو كزكاة ليلا ምስኪኖች በራብ እየሞቱ የሚላስ የሚበላ የሌላቸው እያየ ገንዘቡን አፍነህ መቀመጡ ራሱ ከባድ የእንትኑ የንግድ ዲሲፕሊን የሚያበላሽ ነው። እና ቲጃራ ሚሳሊያ እንዲሆን አንተ ንገድ፣ አትርፍ። ኢንሻአላህ ቢሊየንስ ገንዘብ አትርፍ። ሐቁላህ ታውቃለህ፣ ሐቁል መሳኪን ታውቃለህ። እሺ፣ ሌላ አንተ ተሐላ ቢልወራዕ አንተ ነጋዴ ስትነግድ ወራዕ እንዲኖር ያስፈልጋል። ወራዕ ማለት ወንድሞች ንጽህና ማለት ነው። እንዴት ተትርኩ ማ አለይህ ሹብሃ መኻፈተ አን ተቃዑ ፊል ሐራም። ይህ ሐላል ነው ካልሁ መቶ በመቶ ውሰደው፣ ይህ ደግሞ ሐራም ነው ካልሁ አትውሰደው። ይህ እንኳን የሚያጠራጥር ነው ትንሽ እንኳን በአንድ ጎን እንኳን ትናለው ምናምን ከተባለ ተወው። ወራዕ ይባላል። ይህ ايش معنى ورع؟ يقول ان تترك ما عليه الشبهه تنش يمتطرطربتنا تنش يعني 10 بمتو بيهونم يهن كون تنش يحرامنت ساينورو ايقرم يمتلو 10 بمتو توو مكنياتهم 100 بمتو حلال اندي هون له. طيب كذا قتلو ان تعلم ان الارباح انت نقادي ማወቅ አለብህ ነግደህ ያተረፍከው ትርፍ ካንተ እንዳልሆነ በልብህ ይመቀመጥ አለበት። ከአላህ ነው ትርፉም፣ ከአላህ ነው ኪሳራውን ከአላህ ነው የሚለው እምነት ከሌለህ አንተ ሙስሊም ነጋዴ አይደለህም። አንተ ሌላ ነጋዴ ነህ፣ ሙስሊም አይደለህም። ሙስሊም ካልሆንክ ደግሞ እንደ ፊርዖን እንደ ቃሩን ትሆናለህ። ቃሩን ያ የፊርዖን ታላቁ ሀብታን የነበረው እባክህ አላህ ፍራ ቢሉት ኢነማ ኡቲቱ ዐላ ዒልሚን ዒንዲ፣ ምን አገባችሁ እናንተ፣ ገንዘቡ የሰጠኝ ሰው የለም፣ አላህ የምትሉት ነገር አልሰጠኝም፣ በጥረቴ በስራዬ ያመጣሁት ነው የሚል የነበረው። እንደዚህ የሚሉ ነጋዴዎች አሉና ከነሱ እንዳትሆን። ጠይብ፣ ከዛ በኋላ አላህ ተጅማዕ ማ የተጃወዝ አልማዕቁል ወዕለም አነ ሀዛ እስትድራጅ። የንግዱ ነገር ቢከፈትልህ ከመጠን በላይ ድንበሩ የጣሰ ሀብትን ማከማቸትና እንትን ማድረግ ጥሩ አይደለም፣ የንግድ ዲሲፕሊን አይደለም። ለምሳሌ አንተ የማትችለዋለ ወላ፣ አንዳንድ ሰዎች እኮ እንዴት እንደሚችሉት ይገርመኛል። አሁን አንዱ ሀብታም አለ እዚህ ሳውዲ አረቢያ፣ አንድ ትልቅ እንትን አለው የተገነባ ትልቅ ፓላስ ነው። ከሰባ በላይ እንትን ያለው ነው። ምን ይላሉ አንዳንዶቹ፣ ክራዩ የአንድ ወር ክራይ ለአምስት የአፍሪቃ ሀገሮች ባጀት ነው አሉ። የአመት ባጀታቸው ነው። ሌላም ብዙ ነገር አለው። እሱ ግን የሚተኛው በአንዱ ክፍል ነው የሚበላው። ያኒ እሱ ዳቦና ወጥ ምናምን ሩዝ ምናምን ነው የሚበላው። የሁሉ ከሱ በላይ መቶ ሺህ አመት ለወደፊት የሚያበላ ገንዘብ ዝም ብሎ ያከማቸዋል፣ ያጠራቅማል፣ ያከማቻል፣ ይደብራል፣ ይደረድራል። እንደዚህ እንደዚህ እንደዚህ መሆን የለባትም። ትተኸው ስለምትሄድ ሂሳቡ አትችለውምና ያንተ ንግድ መጠነኛ ሆኖ በአዱንያም በአኼራን እፎይታ የሚሰጥህ መሆን አለበት። ከዛ በኋላ አሁን የማስተምራችሁ አንዋዕ ልብዩዕ ልሙሐረማ ሐራም የሆኑ ንግዶች ወይም ማትረፍ አንዳንድ ነገር እጠቅሳለሁ። አሁን ለምሳሌ በይዕ ልመጥዑም ቀብለ ቀብድህ ይላሉ፣ ሐራም ነው ይህ ነገር። እንዴት የቁሉ ነቢ ስ ሰለም መን ብታዐ ጠዓማን ፈላ የቢዑሁ ሓታ የስተውፊህ። ያዕኒ መን ብታዐ ጠዓማን ፈላ የቢዑሁ ሓታ የስተውፊህ። አንድ ሰው አንድ ምግብ ይገዛና ለዛ ለሸጠለት ገንዘቡ ሳይሰጥ ምግቡ መሸጥ የለበትም። ለምሳሌ አቡ አኒስ አንድ መኪና ወደ እኔ ሸጠው 40,000 ተባለና እሺ አልኩትና ገዛሁት። ከሱ ለሱ ገንዘብ ሳልሰጥ መኪናውን እሸጠዋለሁ። በዚህ የመኪናው እኮ አልተከፈለም። ለአቡ አኒስ 40,000 ሳልሰጥ እኔ በዚህ 50,000 ሸጠዋለሁ። ከዛ አምጥቼ ለአቡ አኒስ 40,000 ሸጠዋለሁ እሰጠዋለሁ። አይደለም ይህ ሐራም ነው፣ ሐራም ነው ወንድሞች። የገዛኸው እቃ ገንዘቡ ሳትከፍል አንተ መብት የለህም እንድትሸጠው። ይህ ነገር ልብ እንበል ወንድሞች። ሌላ የቁሉ ነቢ ስ ሰለም ላ የቢዑ ባዕዱኩም ዓላ በይዒ ባዕድን ወላ የኽጥቡ ባዕዱኩም ዓላ ኽጥበቲ ባዕድ። ሱብሓነላህ፣ እንዴት ነው ይህ ደግሞ? አንድ ሰው አንድ ነገር ይገዛል ከወንድሙ በ5,000 ዲናር ወይም በ5,000 ዶላር አንድ ነገር ይገዛል። ፈየቁሉ ለሁ ልአኸር ሩዳሃ ኢለይ ኢላ ሳሒቢሃ ወአና አቢዑሃ ለከ ቢአርባዐ። ሱብሓነላህ አልዓዚም። ያኒ አን የሽተሪየ አኹሁ ቢድዓተን ቢኸምሰተ ደናኒር፣ በአምስት ዲናር ወይም በአምስት ብር ይገዘዋል። ተማም ፈየቁሉ ለሁ አልአኸር፣ ሌላ ይመጣና ምን ይላል? እባክህ በአምስት ብር የገዛኸው መልስለት፣ አትፈልግም፣ እኔ በአራት ብር ሰጠሃለሁ ይላል። ገባችሁ ነገሩ? ለምሳሌ እንበል ሕክማ አንድ ሱቅ አላት። ከዛ በኋላ እኔ ሄዳለሁና እባክሽ ይህ እቃ ስንት ነው እላታለሁ። 5 ብር ነው ትለኛለች። እሺ ገዛሁ ትላታለሁ። እንግዲህ ገንዘብ ላምጣና ልስጥሽ ወይም ደግሞ ገንዘብ ሰጠኋት። شي جزاهوت بلا جنزب ستوات ام استبر كذا سارينا تمت انا من تلالج انت لمن دون بام استبر يجزاهو انا كو اراد تبر ستحله መልስለት ትለኛለሽ እንዲ በአምስት ብር በአራት ብር ትሰጠኛለህ አው አንድ ብር ቀንሰህ አው እሱኮ ያ ንግዱ ሊያበላሽ ነው እንጂ ሊሰጠኝ አይደለም ቢሰጠኝም እየከሰረ ነው የሚሰጠኝ ግን ለዛ ለጎረቤቱ ሱቅ ሊያበላሽና እሱን እንዲከስር ፈልጎ ነው ይህ በጣም ከባድ حرام ነው ለላም ሰለም ምን ሰጠው ነብያችን አንዲት ሌላ የምትባለው ልጅ አለች እኔ ሄድኩ እና ለአባቷ ጠይቄ እሺ ሰጥቻለሁ ብሎ ያኔ አጫህዋት ማለት ነው ከዛው ኋላ አቡ አኒስ መጣና በእንትኑ በጎን ሄዶ ልጅቷ እንዲሰጠው አባቷን ይጠይቅና አባቷ ደሞ መጥፎ ሰው ነው እኔን እንቢ ብሎ ለአቡ አኒስ ሰጣታል ተሰጣለች ኮለኔ ولا يخطب من قالوا نبياتين ولا يخطب بعضكم على على خطبة أخيه عند سو يجعات لج للا سو هيدو أباتوان دندزين دزين دزيرغو يعني خطبون ديافرسنا لنين ديست أن يادر قال له لك مشيج عمد دزينو بقى مستبر قزهنا عند سو متولا بقارات بركوست أهل له ملس اللت مالتهم اندزينو طيب ሌላ ደሞ ሌላ ደሞ ወንድሞች የበይዕ ነጀሽ የሚባል አለ በይዕ ነጀሽ ምንድነው ደሞ ይሄ ነገር يقول النبي صلى الله عليه وسلم ولا تناجسوا قالوا نبياتين የነጀሽ የሚባለው ነጀስ አይደለም ንጃሳ አይደለም ነጀሽ የሚባለው የንግድ እንትን አለ ምንድነው እሱ والنجش ይላሉ يعني الزياده في السلعه بدون قصد شرائها عندي وانما ليوقع السوام عليها فيشتروها فيغرر بالمشتري الى يعني مثلا انت لا يجوز بعلم انتو نجش يبالو يعني الزياده في السلعه بدون قصد شرائها وانما لمثالي عند سو يهچن كار سنتنه يشيلنيال 10000 دولار تسمع مالك السودا اهون ليلوچو متنا لا عند انتنو سوچو 10000 دولار بلو تسمامو كبال سياراو انا 10000 عند متى 10000 ليلا متى 10000 يلاچوال እሺ አንተ ተመጣና ላ እንኮ 11000 ሰጣለሁ ይላል አሁን አንተ 11000 ስትሰማ እነዛ ሰዎች በ10000 ያሉ አልተሸጠም ኮለነሱ ግን 10000 ብለሃቸዋል ሰውየው መጥቶ ግን 11000 አለ ምንድነው እነሱ እንዳይገዙት ነው እነዛ ሰዎች እንዳይገዙት 11 ሺህ እኮ ሰጠህ ነበር 10 ሺህ እኮ ዋጋ አይደለም ዝም ብለህ ነው እየሸጥካላችሁ አልሸጥኩም እኮ طيب ምንድነው 10 ሺህ እሸጥላችኋለሁ ብዬ ነው ነገርኳችሁ እንጂ አልሸጥኩም طيب እንዴት 10 ሺህ ብር ትሸጣለህ በሱቁ እኮ 11 ሺህ እኮ ነው ያለው ባክህ ተው ባክህ ሂዱ በላችሁ 11 ካልሆነ አልሰጥም በላችሁ እሱ ሊገዛ አይደለም የፈለገው እነዛ የሚገዙት ሰዎች እንዳይገዙ ብሎ ነው ይህ ደግሞ በጣም በጣም መጥፎ አይነት ንግድ ነው طيب بيع ما فيه غرر لا يجوز بيع السمك في البحر ይህ ደግሞ በጣም መጥፎ ንግድ ነው አይበቃም باطل ነው حرام ነው ለምሳሌ ትላለህ ስንት አሳ ትፈልጋለህ 200 خلاص ዋጋውን ከፈልና ሰጥሃለሁ ዋጋውን ይከፍላል ገና አንተ ከባህር ሄደ አውጥተው ኮነን ልትሰጠው አይሆንም ይሄ ነገር ይህ ነገር حرام ነው ወንድሞች لا يجوز بيع السمك في البحر በባህር ያለው እንትኑ አሳ ዋጋውን ተቀብለህ ሽጠህ እንደገና በባህር ውስጥ ገብተህ ልታወጣላቸው لا والطير في الجو ወይም ደግሞ ሶስት እርግብ ፈልጋለሁና እያንዳንዱ በሰላሳ ብር ነውና ዘጠና ብር እንካ ይላል። የዘጠና ብር ተቀበለና ሸያጩ ገና በአደን ሶስት እርግብ ሊያወርድ እኮ ነው ከሰማይ በሽጉጥ እያደረገ ወይም ደግሞ በድንጋይ እየመታ ሊያወርድ ነው፣ ግን ዋጋቸው ተቀብለዋል። ይህም ሐራም ነው። ስለዚህ ምን አሉ ነቢያችን? لا يجوز بيع السمك في البحر والطير في الجو لقوله صلى الله عليه وسلم لا تشتروا السمك في الماء فإنه غرر يهنا قر غرر يبالال بيجيه على سكونا قر أتشت إلى له. طيب بيع الحاضر للبادي يهدو محرام نو. يقول النبي صلى الله عليه وسلم لا يبيع حاضر لبادي دعوا الناس يرزق الله بعضهم من بعض. من ما رتوي اذا اتى البادي بادي يقطر سونو كقطر لمثاله 2 كوينتال سندي يزو يمطال عند سو ويم عند قفو ويم دمو عند بالدي مار يزو يمطال عنده كتما يما عند انغدا نو كبرها كليل اجر يزو يمطال تمام ليشطو نو يفلغو ለምሳሌ ከእገሌ ገጠር ወደ እገሌ ከተማ ሁለት ትላልቅ ጋኖች ማር የሞሉ አመጣና በዚህ ከተማ ሊሸጠው ይፈልጋል። طيب لا يجوز للحاضر ان يقول له اترك السلعه عندي وانا ابيعها لك بعد ايام بسعر اكثر من سعر اليوم. ዛሬ አንድ ጋን ማር በ700 ነው ያለው አይደለም? እሺ ይህ ባለ ገጠሩ ሰው መጣና ሁለት ጋን ይዞ መጣና እባክህ ይሄን በ700 ልሸጠው ፈልጋለሁ ምክንያቱም ሱቁ 700 ነው ይላል። ሰውየው ምን ይለዋል? ላላ ተወው ከኔጋና ከዛ በኋላ አንይ 10 ቀን ቆይተ በ800 ሸጥልሃለሁ ይላል። እሺ ምን አሉ ነቢያችን? بسعر اكثر من سعر اليوم والناس في حاجه الى هذه السلعه سوتشو بتام يطبقو نو يهن عينت اهل اندي غزو كاني قال لاچو لمثاله سنديه طفى طيف طفى عندو غطرتنيا 10 كونتال يزو متا كغطر انت من تلواله باكا هونا تشطو لاند كونتال 100 بر ادلم او اني 150 شطلحالو هونا تشط يلوال لمندنو ምክንያቱም እሱ ጤፉን ወስዶ ሰዎቹ በጣም በከተማው ጤፍ የለም ታጥተዋል። እሱ ግን ትንሽ 10 አስቆይቶ በ500 ብር ይሸጠውና ለዛ ለባለ አገሩ 150 ይሰጠዋል። ምክንያቱም ጤፍ የሚባል በከተማው ስለሌለ 1 ብር የነበረው አሁን በአዲስ አበባ የተከሰተው በኢትዮጵያ እንደዚህ አይደለም። አሁን በሁለት ብር ምሳ የምትበላው የነበረው አሁን በ40 ብር ምሳ አትበላም። ተወደዋል፣ ሁሉ ተወደዋል አይደለም? ይሄ ነገር ደግሞ በአገሪቱ ስኳር የለም፣ ጭርሶ ስኳር ታጣ። አንድ ስኳር ከሱዳን ይዞ መጣና በመንገድ ይዘህ እባክህ አሁን አትሽጠው፣ ትንሽ ቆይተህ 20 ብር ጨምሬ እሸጥልሃለሁ ይላል። ይህ ደግሞ ኸላስ 10 ቀን ለመጠበቅ ምን አለብኝ? እሺ እመጣለሁ ይሎ ይህ ሰውየው ያቃል በከተማው ስኳር ስለሌለ ስኳር አምጥቶ በ200 ብር ሽጦ ለዛ ሰውየው በተባለው 110 ሺ ምናምን ይሰጠዋል። ገብታችሁ ሪሳላው? ይህ ነገር በጣም መጥፎ ነው። በእስልምና በጣም ብልግና ነው። አላህ የሚቆጣበት ነገር ነው። طيب ሌላ الشراء من الركبان لقوله صلى الله عليه وسلم لا تلقوا الركبان ولا يبيع حاضر الباد فلا يجوز للمسلم اذا سمع بسلعه قادمه الى البلد فيخرج يتلقاها من الركبان خارج البلد فيشتريها منه هنا ثم يدخلها ويبيعها كما شاء لما في ذلك من الضرر. يهدمو مندنو عنده بغطرتنيا ويم كليلا اجر 10 كنتال لمثال سنديا يمطال. አንድ ነጋዴ ምን ያደርጋል? ከከተማ ይወጣና 10 ኪሎ ሜትር በመንገድ ቆይቶ ለነዛ ነጋዴዎች ሽጡልኝ ይላልና በመቶ ብር ይገዛና በሙሉ ስብስብ አድርጎ አምጥቶ በመኻዚን ያስቀምጠዋል። በአዲስ አበባ ውስጥ በመኻዚን ያስቀምጠውና ያ ሰውየው ሽጦ ሄደዋል አይደለም? ጠይብ አምስት ቀን ይቆይና ምንድን ነው የምትፈልጉት? ስንዴ? ያው ወላሂ አለ ከኔ ጋር አለ። ስንት ነው? 400 ነው። እሱ በመቶ ነው የገዛው፣ 400 ነው የሚሸጠው ይላል። ሰዎቹ ስንዴ ስለታጣ የሚበላ የሚጠጣ እንትን ስለሌላቸው በአራት መቶ ይገዙታል። ያ ሰውየው ቢመጣ ግን የገጠርተኛው 20 ኩንታል ይዞ የመጣ ቀጥታ ወደ ከተማ መግባት ቢፈቀድለት ወይም ዝም ብሎ ቢገባ በመቶ መቶ ይገዙት ነበር። አሁንስ ገባችሁ ወንድሞች? ገባችሁ? ይህን ነገር የይሁድ ስራ ነው። ይህ ነገር የይሁድ ስራ ነው። አሁን ጁስ የሚባሉ በዓለም የበጠበጡ እስራኤላውያን እንትን በዚህ ነው የሚሰሩ። እነሱ ነጀሽ አይገድፉም፣ ገረር አይተውም፣ የማያደርጉት ነገር የለም። ጠይብ ኢዘን አንድ ሰው ለምሳሌ እንበል በናዝሬት ከተማ ስኳር የሚባል የለም። አሁን አንዱ ከሱዳን አመጣና መቶ ኩንታል ስኳር ይዞ ሲመጣ አንድ ነጋዴ ከናዝሬት ወጥቶ 10 ኪሎ ሜትር ሄዶ ለዛ መቶ ኩንታል ያመጣ እባክ እንልግዛለህ፣ ስንት ነው የምትገዛው? ለአንድ ኩንታል 200 እሺ ብሎ ካሽ ይሰጠውና ሁሉ አምጥቶ ወደ ከተማ ናዝሬት ከተማ ምን ይላል? ስኳር ለመግዛት የሚፈልግ አለኝ፣ ስንት ነው? 500 ይላል። ይህ በህዝቡ መጫወት ስለሆነ አይሆንም አሉ ነቢ። ሁሉ ይቆማል። ሁጥባ የተደረገ ሰዎቹ ድንኳን ወይም ሱቅ ከፍቶ የሚሸጡት የሚለውጡትና የሚገዙት በሙሉ ሐራም ነው፣ በሙሉ ሐራም ነው። ከኔ ጋር አላችሁ? ለምሳሌ አዲስ አበባ ውስጥ እዚህ በሳውዲ አረቢያ በጣም አንድ ቆንጆ ነገር ያለው ምንድን ነው? በቀን 5 ጊዜ ሱቆቹ ይዘጋሉ። በሙሉ ሱቆች፣ ድርጅቶች ሁሉ ይዘጋል። ለምን ይዘጋል? የሰላት ቀን ነው፣ የሰላት ጊዜ ነው። ዙሁር አላሁ አክበር ከተባለ ወታደሮች አሉ፣ የጸጥታ ሰዎች አሉ፣ በመኪና አድርጎ እየዞሩ አንድ ሱቅ ከተከፈተ ባለቤቱን ይዞ እስር ቤት ያስገቡታል። ይህ በአምስት ሰላት ነው አይደለም? በጁምዓ ግን በጁምዓ አዛን ብሎ ጁምዓ ኢማሙ ወደ ኹጥባ እየኸጠበ ሰላቱ ከመሰገዱ በፊት በዚህ መካከል የሸጠና የገዛ ገቢው ሐራም ነው። የበሰበሰ ገንዘብ ነው። ይህ ሐራም መብላት የለበትም እንላለን። ወሊዛሊክ የቁል ስብሓነ ተዓላ ያ አዩሃ ለዚነ አመኑ። እሺ ኢዛ ኑድየ ሊሰላቲ አዛን ከተደረገ የውም ልጁምዓ ምን የውም ልጁምዓቲ ፈስዐው ኢላ ዚክሪላህ ወደ መስጂድ ሩጡ፣ ወደ መስጂድ ሰላት ልጁምዓ ለመስገድ ወዘሩ ልበይዕ መሸጥ መለወጥ ተውት አለ። ትእዛዝ ነው። አላህ ስብሓነ ተዓላ በሱረት ልጁምዓ ያ አዩሃ ለዚነ አመኑ ኢዛ ኑድየ ሊሰላቲ ሚን የውም ልጁምዓቲ ፈስዐው ኢላ ዚክሪላህ የውም ልጁምዓ አዛን ከተደረገ ኢማሙ ወደ ወንበሩ ከወጣ አስቁሙት መሸጡ መግዛቱ፣ በስ ሩጣችሁ ወደ መስጊድ ግቡ ይላል አላህ ስብሐ ወተዓላ። እሺ ሌላ በይዕ ሸይ ዱነ አን ቱበይነ ዕዩበሁ፣ ይህ ደግሞ በጣም መጥፎ አይነት ንግድ ነው። ምንድ ነው እሱ? አንድ ነገር ትሸጣለህ፣ ዒብ አለው፣ እንከን አለው፣ ጉድለት አለው። ይህን ነገር ደብቀህ ለገዢው ሳትነግር የሸጥከው ገቢው ሐራም ነው። ለምሳሌ አንዲት መኪና ትገዛለህ። መኪናዋ የዲናሞ ችግር አላት፣ የራዲየተር ችግር አላት፣ የካህረባ ችግር አላት፣ የኤሌክትሪክ እንትን ችግር አላት። ይህን ነገር ጨፍነህ መኪናዋን ቦዲዋን ታሳይና ሞተሮ ደሞ ታነሰዋለህ። የውልህ እንዴት የመሰለች መሰለ። እሺ ከፈለክ እስቲ ሂድና ሞክራት ትላለህ። አንተ ግን ገቢው ሐራም። ይህ ሁሉ የሚያደርገው አላህ ምን ፈልጎ ነው? የፈለገው ሰው ተዋዶ አለምንም እንትን ነው። ዝም ብዬ ለፈልፍ ነበር ራሴን ያወቅኩት ማይክ እንደለቀቅኩት አሁን አላ ኩል ሓል እንግዲህ ያው ሙሓደራው በመጨረስ ነው ያለው አሁን እየጨረስኩ ነው እና ስለ ንግድ እንግዲህ ጨርሻለሁ በዚህ የንግድ ሚሳሊ እንደዚህ ነው የጋብቻ ሚሳሊ እንደዚህ ነው የጠላቅ ሚሳሊ እንደዚህ ነው የረጅዓ ሚሳሊ እንደዚህ ነው የሙዓሸረተ ዘውጀ እንደዚህ ነው ሁሉም ጨርሻለሁ እንግዲህ ማይክ ለእናንተ ወላሁ አዕለም ወሰለላሁ ዐላ ነቢይና መሐመድ ወዐላ አሊሂ ወሰሕቢሂ አጅማዒን